Masya Allah. Natural Jamal, hulu salamano. Afia iman, betesab. Alhamdulillah. Hulle mendemno ye zamanat nugus ye giziat bala bet yihono Allahu Ta'ala. Yichin saat inda su charnetna mihrat selesetten Alhamdulillah. Niyatulillah Alhamdulillah nem dalani betam. አልহামዱሊላህ ምን ነገር ከመችለው በላይ አልহামዱሊላህ ደና ነኝ ጌታይ አላሁ ተዓላ ተመሰገነ ይሁን እንደሱ ቸርነትና ምህረት ተነፍሳለሁ አለሁኝ አልহামዱሊላህ ሀዛ ኒዕመቱ الله this is really the favor of الله سبحانه وتعالى ከአላሁ ተዓላ ይሁን ነዕማን እሺ ሰላም ነው በተረፈ እስቲ ወደ ትምርቴ ልግባ ወደ ትምርቴ ከመግባት በፊት ግን ያው ኪታቤን ማለት በተከታታይ ምንማረውን ትምርት እስላሚክ ታውተን ነው ዛሬ ምንናየው ከጁማ ውጪ ማክሰኞና ጁማአ እንደተለመደው የምንማረው ነገር እስላሚክ ታውት ነው እስላማዊ አስተሳሰብ ነው ምንማረውና ኢንሻአላህ እስላማዊ አስተሳሰብ ና ዘአይዲያል ሙስሊም ኦር ሸክሲየተ ሙስሊም የሙስሊም ሰደና በሚል ርዕስ የጀመርነው ትምህርት አለ ሙስሊምና ያሪ የሚቀጥለው ማለት ነው እስቲ እስከዛሬ ድረስ ያየነው ምንድነው ዛሬ ምን ነው ዘ ሙስሊም ኤንድ ሂዝ ኔበርስ ሙስሊምና ጎረቤቶቹ ነው ሙስሊምና ጎረቤቶቹ ሐቂቃ እነዚህ በተለይ ማክሰኞና አርብ የምንሰጣቸው ትምህርቶችን በሰራት ለሚከታተሉ ወንድሞችና እህቶች የእስላምን ታላቅነት የሚያሳይ ወደ ህይወታችን እንዴት መለወጥ እንደምንችልና እስልምና በእያንዳንዱ የህይወት ጉዳያችን ጣልቃ ገብቶ የህይወታችንን አቅጣጫ እንዴት እንደሚያስውብና እንዴት እንደሚያሳምርልን ከሰዎች ጋር ያለንን ግብረ ገባዊነትን በተመለከተ የግብረ ገባዊ ህይወትና ኑሮን እንዴት እንደሚያሳምርና እንዴት እንደሚያስተካክል ማየት ይቻላል ዛሬ ሙስሊምና ጎረቤቶቹ የሚለውን ከማየት በፊት እስኪ እስከዛሬ ድረስ ሙስሊምና እያለን የተማርነውን ማን ነው የሚያስተውሰን? ይሄ ሰባተኛው ምዕራፍ ላይ ነው ያለነው ሰባተኛው ምዕራፍ ላይ ነው ያለነው ስድስት ተመረናል ማን ያስተውሰኛል? ማይክ በቀድሚያ የሚይዝ አላህ የሰራውን ወንጀል የሰራችሁን ወንጀል ሁሉ ይጠብላት ወንጀልን ከማጠብ ባሻገርም ወንጀላችሁ ወደ ሐሰናት ወደ ምንዳነት አላህ ይቀየርላችሁ ማይክ ቀጥሎ የሚይዘው ማይክ ቀጥሎ የሚይዝ አላህ የጀነት አልፊርዶስ ባለቤት ያድርገው እሺ እኔ ራሴ ነኝ ማለት ነው አሚን ብያለሁ ለራሴ ያ ጀማ አይሰማም እንደ ድምጼ ለራሴ አሚን ብያለሁ በቃ ማንንም የማይወስደው ከሆነ እኔው አሚን ብያለሁ የጀነቱን ፊርዶስንም አንድ ሁለት ደግሞ ወንጀላቸውን በአጠቃላይ መማር ሶስት ነው አሽ ኸይር ማሻአላ እሺ ተቀናቀንከኝ ማለት ነው እሺ والله كتن እሺ ማይክ ፍሪሽ ሰላም ወራህመቱላሂ ወታዓላ ወበረካቱ ኒውያቱ ሊላህ አልሁዳ 5 Muslim and relatives Muslim እና ዘመዶቹ ለምን እንደናታላ ማይክ ታይዞ ማይክ ነገረው Muslim እና ልጆቹ እሺ خير ለማንኛውም ወደ ትምህርታችንን ንግባስቲ ግን ወንድሞች እህቶች ስትገቡ እንደው በአላህ ምልመናችሁ ነገር ቢያንስ አትሊስት አንድ ነገር ይዛችሁ ብትሄዱ በቂ ነው ከማውራት አንድ ሰዓት والله አንዷን ነገር ብቻ ከይዛችሁ ወደ ህይወታችሁ ከለወጣችሁ ለኔም ለእናንተም ትልቅ ኒዕማ ነው ትልቅ ጸጋ ነው እና ኢንሻአላህ ሁላችሁም እዚህ ፓርቶክን ይዛችሁ ስትቀመጡ ንያ ይኖራችሁ ንያችሁን አስተካክሉት ንያችሁን ጀድዱ ፓርቶክ የከፈትኩት ለምንድን ነው የሚለውን ነገር ንያ በደንብ እሺ ሳራ ኡስታዝን አፉና ማይክ ስለሌለን ነው ኦኬ ቺደሞ ተነበረ ማቃት ማይክ ስለሌለን ነው የምትለው አላ ኩላል አንቺ ግን ሰበብ አይሆንም ኢንሻአላህ ወለተኛ ምክንያት ነው የሚሆነው ሰበብ ሳይሆን ወለተኛ ምክንያት ኡስታዝ ወሪያ በዛ ምን ነው ወደ ትምርታ ተገባው አትሉ ምን ዛሬ ምን ነክቶን አትሉ እሺ خير ማሻአላህ ወደ ትምርቴ ልገባ ነው መቅዳት የምትፈልጉ ወንድሞች እህቶች ጌት ሬዲ ፎር ዛት ለዛ ተዘጋጁ። ሙስሊም አንድ ሂዝ ሪላቲቭስ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم In the name of Allah, the most compassionate, the most merciful, all praise and glorification be due to Allah, the sustainer of the heavens and the earth, the Lord of this Indeed, the burst of speech is the book of Allah, and the burst of guidance is the guidance of Muhammad sallallahu alayhi wa sallam. We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alayhi wa sallam is indeed the final messenger. But Allah simmi jiglet amr hruh jiglet amazayin bohono. Misgana amlikotinna uddasi samayatinna millin lefattara. Lajiatna fa'alim gita lehono la Allahi tegabbaifun. መልካም ንግግር የጌታችን አላህ ሱብሓነሁ ወተዓላ ቅዱስ ቃል ቁርአን ነው። እውነተኛውም ቀጥተኛውም ምሪት የነብዩ አለይሂ ሰላቱ ወሰላም ምሪት ነው። እነሆ ከጌታችን ከአላህ ሱብሓነሁ ወተዓላ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ተወዳጁ ነብያችን አለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ መሆናቸውንም እመሰክራለሁ። The Muslim and his relatives ሙስሊምና ዘመዶቹ አሚን The Muslim and his neighbors muslim እና ጎረቤቶቹ እስከ ዛሬ ድረስ የተመለከትናቸው muslim and his lord muslim ከጌታው ጋር muslim and his own self muslim ከራሱ ጋር muslim and his parents muslim እና ወላጆቹ muslim and his wife muslim እና ሚስቱ muslim and his relatives ሙስሊምና ዘመዶቹ ዛሬ ደግሞ በጌታ በአላህ ፍቃድ የምናየው the muslim and his neighbors ሙስሊምና ጎረቤቶቹ ከእናንተ የራቀ ነገር አላወራም የምታውቁትን እናገራለሁ የምታውቁትን አስታውሳለሁ ጌታችን በሱረቱ ዛሪያት ምዕራፍ 51 ቁጥር 55 ላይ reminding the believers benefit them አስታውስ አንተ ሙእሚኖችን አስታውስ አንተ ሙእሚኖችን ማስተዋወስ በጣም ለሙእሚኖች ጠቃሚ ነውና ብለዋል አላህ ስለዚህ መታቆተን አስተዋውሳቸዋለሁ ወደ ህይወታችን እንድንተገብሮ አደራላለሁ ሙስሊምና ጎረቤቶቹ Muslim is the birth of people and his dealings with his neighbors ሙስሊም እንግዲህ ከጎረቤቶቹ ጋር ባለው ግንኙነት እጅግ በጣም ያማረ ነው The Muslim who is truly aware of the teaching of this religion the best of people in his dealing with his neighbors እስልምናን በትክክል የተገነዘበና የተረዳ ሙስሊም ጎረቤቶቹን በሚያምር ሁኔታ ይንከባከባቸዋል The most respectful kind and considerate toward them በጣም ነው የሚያከብራቸዋል ለነሱም በጣም የርህራሄው የሰፋ ለነሱ መጨነቁ የበዛ ነው He is aware of the Islamic teaching concerning good treatment of neighbors. ምክንያቱም ሙስሊም የእስላምን ጎረቤቶችን የመንከባከብን አስተምህሮ ጠንቅቆ ያውቃልና. He is aware of the many Islamic teachings concerning neighbors. በርካታ የሚያውቃቸው ነገሮች አሉ ጎረቤት ምን ያህል ሐቅ እንዳለው. And status given to them in the scale of human relations. በሰባዊ ግንኙነት ምን ያህል ትልቅ ቦታ እንደና ደረጃ እንደተሰጣቸው such has never been equal in any other religion or system before or since ከዚህ ቀደምም ሆነ ባለፉት ጊዜያት በሚመጣውም ጊዜ ይሁን ባሁን ጊዜ እንደ እስልምና የጎረቤትን ሐቅ አስተማረ እንደ እስልምና የጎረቤትን ሐቅ የገለጸ አስተሳሰብም ሆነ ሃይማኖት እንደሌለ ጠንቅቆ ያውቃል ሙስሊም Allah Subhanahu wa ta'ala has commanded and he is a revelation the good treatment of his neighbors ጌታችን በመለኮታዊ ቃሉ በቅዱስ ቁርአን ውስጥ ጎረቤቶችን እንድንከባከብ እንዲህ ሲል በመለኮታዊ ትእዛዝ ስላዘዘ ሙስሊም በልቡ ውስጥ ያኖረዋል በአንደበቱ ተናግሮ በስብዕና ያንጸባርቀዋል ጌታችንም እንዲህ ይላል በሱረቱ ኒሳ ምዕራፍ 4 ቁጥር 36 በሴቶች ምዕራፍ 4 ቁጥር 36 ላይ አላህ ሱብሃነሁ ወተዓላ እንዲህ ይላል worship Allah الله سبحانه وتعالى انتجزاو لرسو بچا املكون ادرج join not any partners with them برسو لا يمنن طاوات اتاغارا ሌላም አካል ሽርክ አትፈጽም፣ አታጋራበት። and do good to parents እንዲሁም ለወላጆች መልካምን ውለታ ዋልላቸው። for your relatives እንዲሁም ለዘመዶች orphans እንዲሁም የቲም ለሆኑ ልጆች those in need neighbors who are near እንዲሁም ቀራቢ የሆኑ ጎረቤቶች neighbors who are strangers እንዲሁም ደግሞ ሩቅም የሆኑ ጎረቤቶችን the companion by your side አጠገብ ያለውን ማለት ነው። እና ጌታችን አላህ እዚህ ስፍራ ላይ ያዘናል ማለት ነው። እዚህ ስፍራ ላይ የጎረቤትን ሀቅ ያዘናል። አላህን ከማምለክ ቀጥሎ ለቤተሰብ መልካም ከመዋል ቀጥሎ ዘመድንና የቲሞችን ከመከባከብ ቀጥሎ ጌታችን የቅርብና ሩቅ ያሉ ጎረቤቶችን በእስላማዊ መንገድ እንድንከባከባቸው ያዘናል። The neighbor who is near ቅርብ የተባለው ጎረቤት ማን ነው? Is one whose home one shares ties of kinship of religion. Afani adama. Bismillahirrahmanirrahim. The neighbor who is near. The neighbor who is near. Karib gorabet yetebalut is one whose words whom one shares ties of kinship or religion. Besigazimna yemigenanyu aliyam degmo bedin yetesasseru baaymanota beislam yetesasseru kohone na. The neighbor who is a stranger. እንግዳ የተባለ ወይም ምራቀው ደግሞ ዘምን ጎረቤት is the one whom one shares no such ties. ስጋዊ ዝምድና የለውም በሃይማኖትም ላትገናኙ ትችላላችሁ but they combine by your side. Again ጎረቤት ነው እንዲሁም combine by your side ባጠገብ ከጎን ያለውንም companion ዘመድ እንዲሁ ካጠገብ ያለውንም ወዳጅን is a friend ጓደኛ ሊሆን ይችላል ኮላጅ የሥራ ባልደረባ ሊሆን ይችላል and anyone every person and everyone who whose home neighbors you has the right over a neighbor over you በጥቅሉ ብቻ ጎረቤት ካንተ ቀጥሎ ያለው እስላም በአንተ ላይ መብቱን እንድትጠብቅለት እስላም ያዘዘውን እንድትተገብርለት ያዝሃል even if you are not connected by kinship or religion በስጋትም ድናም ባትገናኝ በሃይማኖትም አንድ ባትሆኑ የጎረቤትን ሀቅ ልትጠብቅ ይገባል። This is honoring of the neighbor is an example of tolerance promoted by Islam ምርጥ የሆነ መቻቻልን በሃይማኖት አንድ ባይሆኑ በዝምድና ግንኙነት ባይኖራቸው ግን ጌታ አላሁ ስብሓነሁ ወተዓላ እስካዘዘ ድረስ ለጎረቤት ሀቅ ትኩረት ልትሰጥ ይገባል። ምንም አይነት አመለካከትና አስተሳሰብ ቢያራምዱ ይሄ ነው የእስላም ውበት። እንግዲህ የእስላም ውበት የምንረዳው ይህ ነው። እስኪ ነቢዩ አለይሂ ሰላቱ ወሰላም ቡኻሪና ሙስሊም በዘገቡት የሐዲስ ሰንሰለት ውስጥ ምን ይላል? ይሄንን ታላቅ ንግግር ያስተላልፋሉ። ጅብሪል አለይሂ ሰላም came on enjoying the good treatment of neighbors to the extent that I thought he would conclude neighbors are as hearers. ነቢዩ አለይሂ ሰላቱ ወሰላም ጅብሪል አለይሂ ሰላም መጥቶ ስለ ጎረቤት ሀቅ ደግሞ ሲነግረኝና ሲገልጽልኝ ጎረቤት ይወርሳል ብዬ እስክፈራ ድረስ ያስጠነቅቀኝ ነበር የጎረቤትን ሀቅ። ሱብሃንአላህ። ተመልከት የእስላምን ውበት። ልብ ያለው ልብ ይበል፣ ጆሮ ያለው ሁሉ ይስማ፣ አይን ያለው ሁሉ አንብቦ ይረዳ። ጅብሪል አለይሂ ሰላም ነብዩ አለይሂ ሰላቱ ወሰላም ዘና እየመጣ ስለ ጎረቤት ሀቅ ሲያስተምራቸው ስለ ጎረቤት ሀቅ ሲነግራቸው ነብዩ አለይሂ ሰላቱ ወሰላም ጅብሪል አለይሂ ሰላም ጎረቤት የመውረስን መብት አለው እስኪለኝ ድረስ እኛ ለብዬ እስካስብ ድረስ ነበረ አደራን የሚለኝ። Islam gives such a high status to neighbors that when Jibril alayhi salam reiterated the importance of treating them well. ጅብሪል አለይሂ ሰላምን የሚያክል ታላቅ መልአክ ጉዳዩን አንስቶ ለነቢ ሰለላሁ ዐለይሂ ወሰለም በተደጋጋሚ ማንሳቱና ማስተዋሉ እስልምና ምን ያህል ለጎረቤት የሰጠውን ቦታን እና ደረጃን ያሳያል። በዝምድና አይገናኙም፣ በሃይማኖት አይተሳሰሩም፣ ጎረቤት እስከመሆኑ መጠን ሀቅ አላቸው። ይልቁንስ በዝምድና ብትተሳሰሩም በሃይማኖት አንድ ብትሆኑ የበረታ ይሆናል የበረታ ይሆናል። ሱብሃንአላህ። ነብዩ አለይሂ ሰላቱ ወሰላም እንዲህ ሲሉ ተደምጠዋል። I hear the Prophet sallallahu alaihi wasallam said ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ሲሉ አድምጫለሁ። When he was sitting on his she camel during the farewell pilgrimage, ወደ ሀጅ ጉዞ በግመላቸው በተቀመጡ ጊዜ saying, እንዲህም አሉ I enjoy you to treat your neighbors well. ጎረቤቶቻችሁን በስርዓትና በትክክል እንድትንከባከቧቸው አዛለሁ። And urging their good treatment so much that I thought he is going to give them the rights of inheritance. ይህን ደግሞ የሚዘግበው ሀዲስ የሚያወራው ምን ይላል? ምን አቡ ኡማማ ምን ይላል? ነቢዩ ዓለይሂ ሰላቱ ወሰላም ጎረቤት ይወርሳል ብለው ይናገራሉ ብዬ እስካስብ ድረስ የጎረቤትን ሀቅ ያስጠነቅቁኝ ነበር ይላል፣ ያስተምሩ ነበር። So good treatment of neighbors and avoiding harming or annoying them is so important that the Prophet sallallahu alaihi wasallam described. Sallallahu wasallam ነገለጡት ጎረቤትን ማወቅ፣ ጎረቤትን ማበሳጨት አጥብቀው ነው የከለከሉት። ይልቁንስ በመልካም መንከባከብ እጅግ ነው አስፈላጊ ነው። በል እንደውም there is one of the signs of true friends in Allah subhanahu wa ta'ala and the law of the day. ጎረቤትን በትህትናና በትክክል መንከባከብ የኢማን ውጤት ነው። በአላህ የማመን መገለጫ ነው። ነገ የትንሣኤ ቀን አለ ብሎ ውስጡ የተቀበለ ሰው ነው ጎረቤቱን የሚንከባከበው። ይኸው የነቢዩ ዓለይሂ ሰላቱ ወሰላም ጣፋጭ ንግግር ቡኻሪና ሙስሊም በዘገቡት አባ ሁረይራ ረዲየላሁ አንሁ ናሬትድ whoever believes in Allah subhanahu wa ta'ala in the last day, let him treat his neighbors well. በአላህ ሱብሓነሁ ወተዓላና በነገ በትንሣኤ ቀን ዳግም መቀስቀስ ያመነ let him treat his neighbor well. ጎረቤቱን ይንከባከብ፣ ለጎረቤቱ መልካም ውለታ ይዋል። በአላህ የሚያምን ከሆነ የእውነት አቂዳ ውስጡ ከገባ አላህ አንድ ነው ብሎ ከተቀበለ አጽናፈ ዓለሙን የፈጠረ እሱ ነው ካለ ካለመኖር ወደ መኖሩ ዓለም ያመጣ እሱ ነው ካለ አንድ ቀን ይህችን ሰማይና ምድር ይጠቀልላታል ብሎ ያሰበ ከዋክብትን የሚያረግፈው አንድ ቀን ምድር የምትርገፈግፈው ተራሮችም እንደ አዋራ ተነው ይሄዳሉ ብሎ ይሄ ቀን ይመጣል ብሎ ያመነ ውስጡ ሰርጾ የገባ ኢማን ጎረቤቱን ይንከባከብ አሉ ነቢዩ ዓለይሂ ሰላቱ ወሰላም። whoever believes in Allah ta'ala and the last day, let him honor of his guest. እንዲሁም በአላሁ ተዓላ እና ነገ በትንሣኤ ቀን ያመነ እንግዳውን የሚንከባከብ whoever believes in Allah subhanahu wa ta'ala and the last day, let him speak good or else remain silent. እንዲሁም በአላሁ ተዓላ ሀዳዊነትና ብቸኝነት ያመነ በትንሣኤ ቀን ያመነ መልካም ንግግር ይናገር አሊያም ዝም ይበላል። ነቢዩ ሰው ማሰብ ዝም ይበል። ይሄ ነው እንግዲህ የኢማን ውጤት ጎረቤትን መንከባከብ ነው። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ በተዘገበ ሐዲስ ምን ይላሉ? whoever believes in Allah subhanahu wa ta'ala and the last day, በአላሁ ስብሓነሁ ወተዓላ እና በትንሣኤ ቀን ያመነ በቅያማ ቀን ያመነ let him not harm or annoy his neighbor, ጎረቤቱን አይጉዳው አያበሳጨውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጎረቤቱን አይጉዳው እንዲሁም ደግሞ አያበሳጨው ብለው የጎረቤትን ሀቅ አስጠነቀቁ። ይኸውልህ ምርጥ ሙስሊም ይኸውና ሙርጥ ሙስሊማ እችት ናት። the true Muslim is tolerant towards his neighbors. በጣም በጣም ቶለራንት ነው ሙስሊም ለጎረቤቱ በጣም ቶለራንት ነው። it comes no surprise በእርግጥ እኮ አይገርም then that the Muslim who is truly guided by his faith is tolerant towards his neighbor. those two ኢማን ከሰረጸ አላህን ጠንቅቆ ካወቀ የነብዩ አለይሂ ሰላቱ ወሰላም ሀዲስ ከተረዳ ለጎረቤቱ ቶለራንት ሆኖ ይሄ ምንድነው እንደዚህ ያደረገው ስትሉ ኢማን ነው። ስለዚህ ኢማንን እንደሚያደርግ እናውቃለን። and he is humble and easy going and kind in his dealing with them. ከነሱ ጋር ባለው ግንኙነት በጣም humble ነው በጣም የረታች ሆኖ በትህትና አብሯቸው ይኖራል። he does not stop him from using and enjoying his home as the Prophet sallallahu alaihi wasallam said, no one should prevent his neighbor from fastening a piece of wood to his wall. ነብዩ አለይሂ ሰላቱ ወሰላም ማንንም ጎረቤቱን እንዳይከለክላል ማንንም ጎረቤቱን እንዳይከለክል fastening a piece of wood to his wall ግድግዳው ማሰር ቢፈልግ a piece of wood ጥቂትን የሆነ እንጨት do not prevent እንዳትከለክሉ። anyhow he likes for his neighbor what he likes for himself. ሙስሊም እኮ ማለት ይህ ነው። እንደው ወገኖቻችን እንዲረዱን ዓለምም እንዲያውቅልን የምንፈልገው please do not look the Muslims but look Islam. ሙስሊሞችን አይደለም ኢስላምን ነው ማየት። ሙስሊሞችን አይደለም ቁርአንና ሐዲስን ነው መመልከት። የነቢ ስ ላ ሰለምን አስተምሮ ነው ማስተዋል። የዛኔ ይገባችኋል፣ የዛኔ የኢስላም ውበት ይታያችኋል። እስኪ ይህ ሐዲስ አይገርማችሁም? ሱብሓነላህ። ምን ይላሉ ነቢ ስ ላ ሰለም? And look at that. He lies for his neighbors while he lies for himself. You know, Rasulullah صلى الله عليه وسلم حديث كما أنت أتي بفيت أن المسلم لراس يودنا النجر لغربيتهم يودنا لراس يودنا النجر لغربيتهم يودنا. The Muslim was thoroughly guided by his religion. He soft-hearted and alert. إن الدين يقبل بذيدين يتمرسو soft-hearted نو በጣም ልቡ ሶፍት ነው፣ አለርት ነው፣ በዚህ ላይ ንቁ ነው። ኖስ ሃው ቱ ኮሚኒኬት ወል ከሰዎች ጋር እንዴት መግባባት እንዳለበት በደንብ ጠልቆ የገባው ነው። ሂስ ኢንሴንሲቲቭ ቱዋርድስ ሂዝ ኔበር ለጎረቤቶቹ በጣም ሴንሲቲቭ ነው። ሼሪንግ ሂዝ ጆይ ደስታውን ያካፍላቸዋል። አንድ ኮሜንሰሬቲንግ ሂም ኢን ሂዝ ሶር እንዲሁም በሀዘኑ ጊዜ ሀዘናቸውን ይካፈላል፣ ሀዘኑንም ያካፍላቸዋል። He likes for him what he likes for himself. He likes for him what he likes for him and following the teaching of Prophet sallallahu alaihi wasallam. ለራሱ ወደደው ነገር ለነሱ ይወደላቸዋል። ይሄንን መልእክ ይሄንን ነብዩ አለይሂ ሰላቱ ወሰለም የተናገሩትን ንግግር በማስተዋል ምን አሉ? None of you truly believes until he likes for his brother what he likes for himself. Bukhari and Muslim. ቡኻሪና ሙስሊም በተዘገበ ሐዲስ ነብዩ አለይሂ ሰላቱ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ አንደኛችሁ በፍጹም አላመነም። በፍጹም አላመነም። ኢማን የሚባል ነገር በልቡ ሰልጦ አልገባም። ለራሱ የወደደውን ነገር ለወንድሙ እስካልወደደ ድረስ ለራሱ የወደደውን ነገር ለወንድሙ እስካልወደደ ድረስ ሱብሃንአላህ። እስልምና እኮ ጀነት ለመግባት እኮ መስፈርቱ ፍቅር ነው ነው ያለው። እስልምና እኮ ጀነት ለመግባት መስፈርቱ ፍቅር ነው ነው ያለው። ምክንያቱም ነው ፍዩ ትሩሊ ቢሊቭስ አንደኛችሁ በፍጹም አላመናችሁም። until he likes for his brother what he likes for himself ለራሱ የወደደውን ነገር ለሙስሊም ወንድሙ ወይም ደግሞ ለሌሎችም እስካልወደደ ድረስ። እንደውም ኢማሙ ነወዊ ይህንን ሶሂ ሙስሊም ላይ ሸርህ ሲያደርጉት ይህንን ሀዲስ ማብራሪያ ሲሰጡበት ይህ ሀዲስ የተፈለገበት ይላሉ ኢት ኢዝ ጀነራል ኦር ዘ ብራዘርሁድ ኢን ዩኒቨርሳል ብራዘርሁድ ኢን ሂማኒቲ በሰብአዊነት ወንድማማቾችንም ጭምር ነው። በሙስሊም ወይም ደግሞ የኢማን ወንድማማችነት ብቻ ሳይሆን የስጋ ወንድማማችነት ብቻ ሳይሆን እንዲሁ በአጠቃላይ የሰው ልጆች ሁሉ ከአደም አለይሂ ሰላም ከሐዋ የአላህ ሰላም በሱ ላይ ይስፋንባትና የመጣን እንደመሆናችን መጠን we are a big family ትልቅ ቤተሰቦች ነን። የተለያየ አመለካከትና አስተሳሰብ ያለን። ስለዚህ ይሄ አዲስ የሚጠቁመው ወንድም የተባለው brotherhood and in humanity ነው። And in a report given by Muslim from Anas رضي الله عنه مسلم ده موت ذكره انس الله ملكم سراوي يدلتنا النبي عليه الصلاه والسلام اندي بلاونا لا منال by the one in whose hand is my نفسي بمدافو بونهچ بيرسو ملالو no servant truly believes until he lies for his neighbor and so بفصم على منهم لراسو يوددهون نجر لغوربيتو ويم لوندومو اسكال ودد دراس the true muslim does not forget to care for his neighbors who may be affected by the smell of cooking or something muslim mengizim legorbetu tukoret setan asbet yemishet migir tesorto migir tezegashto gorbetu yeshetto usu yebella gin ayadirin yilukunus yakafela nuron menorun maharari hiwetin nabiyyu alayhi salatu wassalam astamrawtalenna indikon yalut labu dahar nabiyyu alayhi salatu wassalam minan O Abu Dahab, radiyallahu anhu. Anta Abu Dahab, if you cook some broths, midibin yadzaka jahindawana, add extra water to it. Uhan chanmurabbat. And take care of your neighborhood. And diyum gorawetu chin, tankabaka bachchawa. Lilaan the Muslim, minunda ginyalin. If you cook some broths, midibin yadzaka jahindawana, add extra water to it. Uhan chanmurabbat. Then think of the families in your neighborhood and send them up to them. ከዛ ለጎረቤት ላክላቸው እኮ ያለው ነብዩ አለይሂ ሰላቱ ወሰለም። እኔ والله ثم والله ايه حديث በጣም ይገርመኛል። አሁን ቀጥዬ የምነግራችሁ ያ ረብ አልዓለሚን የነቢዩ ዓለይሂ ሰላቱ ወሰላም ንግግሮች ሱብሓነላህ ምን ያህል ማህበረሰብን እንደሚቀይሩ፣ ትውልድን እንዴት እንደሚገነቡ፣ ስብዕናን እንዴት እንደሚያድሱ፣ ታሪክን እንዴት እንደሚገለብጡ አስተው። እንዲህ አሉ ነቢዩ ዓለይሂ ሰላቱ ወሰላም ሂ ደዝ ናት ብሊቭ ኢን ሚ በእኔ አላመነም አሉ። አስተውሉ። አላሁመ ኢኒ አዑዙ ቢከ ጌታዬ ሆይ እኔ በአንተ እጠበቃለሁ። በነቢዩ ዓለይሂ ሰላቱ ወሰላም አለማመን اللهم إني أعوذ بك. He does not believe in me. بفسهم بني علمنهم بملكتي علمنهم من نو يسو Who eats his fear while his neighbor beside him is angry and he knows about. እርሱ ጠግቦ አድሮ ጎረቤቱ ግን በራብ እያደረ ይህንንም እያወቀ ዝም ያለ He does not believe in me. በፍጹም በእኔ አላመነም። ቢ ኮንሲደርት አስተውሉ እንጂ ማሰሪያዎች የጠፉ አእምሮች የተሰለቡ አስተንትኑ። አንተ ጠግበህ ጎረቤት ተርቦ ሊያደር አይገባም። ሂኢዝ ናት ብሊቨር አማኝ እኮ አይደለም አሉ ነቢ ስ ላ ስለም በሌላ ሀዲሳቸው። ሂኢዝ ናት ብሊቨር አማኝ አይደለም። ሁ ኢት ሂዝ ፊል ዋል ሂዝ ነቨር ኢዝ አንግሪ እሱ ጠግቦ በልቶ ጎረቤቱ የተራቡ ሆኖ ሳለ he's not a believer. Allah subhanahu wa ta'ala, may Allah subhanahu wa ta'ala refuge us from this dangerous. Allah can be advocate of Bikin, ya Allah. Anyhow, the true Muslim is, the true Muslim, unatin ya Muslim, truth is never good in the best way he can. Bicara matan bimalkam gurabituchin inkabakkaba. ጅንገብ ቶታል አቀይዳ ውስጥ ጠርቷል። ነቢ ስ ላ ሰለም ተረድተዋልና ነቢ ስ ላ ሰለም ምን ይላሉ? ኦ ሙስሊም ወመን እናንተ ሙስሊም እንስቶች ሆይ ዱ ናት ቲንክ ዳት ኤኒ ጊፍት ኢዝ ቱ ኢንሲግኒፊካንት ቱ ጊቭ ቱ አ ኔበር ኢቭን ኢፍ ኢትስ ኦንሊ አ ሺፕስ ፉት የበግን እግርን እንኳን ቢሆን ለጎረቤት እንደ ስጦታ አድርጎ መስጠትን በፍጹም በፍጹም ችላ አትበሉ፣ ችላ አትበሉ። እችን እንኳን አሁን የበግ ግን በጣም እኮ ኢትስ ቲንግ ኦፍ ሊትል ቫልዩ አይደል? በጣም ትንሽ የደረጃ ያላት በር ኢዝ ቤተር ዳን ናቲንግ። ግን ከምንም ይሻላል። ምን ይባላል? ሰምቲንግ ኢዝ ቤተር ዳን ናቲንግ ኦር ሰምቲንግ ኢዝ ቤተር ዳን ናቲንግ። አዎ ከባዶ ከምንም የሆነ ትንሽ ነገር ይሻላል እና ስጦታ ሲሰጡ ፍቅር ይጨምራል። ጎረቤት ለጎረቤት ይዋደዳል። And no woman should feel that any gift is not worthy giving to a neighbor. ሱብሃንአላህ። የሚገርማችሁ ነገር አንዳንድ ጊዜ ኢትዮጵያዊነት በጣም ደስ ይላል። ኢትዮጵያ በጣም ቆንጆ የሚያማምሩ ውብ ባህሎች አላት። ጥሩ ባህሎች አሉ፣ እንዲሁ ሊወገዱ የሚገቡ ደግሞ መጥፎ ባህሪያቶች አሉ። አሊ ኢብኑ አበሻ ድምጽ አይሰማም እንዴ? ድምጽ ይሰማል አይደል? ኦኬ መልካም 100% ሳራ ጀዛኪል አቡክ ያ ይሰማል ماشي 200% ማሻአላህ 1000% አርጉልኝ። ኤኒያ ሱብሃንአላህ ኢትዮጵያም ደስ ደስ የሚሉ ባህሎች አሏት እና እናቴ በጣም ከጎረቤቶቿ ጋር በጣም ፍቅር ናት። እንግዲህ አስቡ፣ እኛ ቤተሰቦች ሙሉ ክርስቲያኖች ናቸው። እናቴ ሙስሊም ጓደኞች አሏት ጎረቤት እና ሱብሃንአላህ ወላሂ በጣም ነው የሚያጅባችሁ ያላቸው ፍቅር፣ ያላቸው ህብረት፣ መተሳሰባቸው ማዘር ላይ የሆነ ሀዘን ሲመጣባት ያላቸው ለእሷ ቅርበት፣ ደስታ ሲኖራት እሷም ልክ እንደዚሁ። የሚገርማችሁ ነገር ሙስሊምና ክርስቲያን ሆኖ ያላቸው ፍቅርና ጓደኝነት በጣም የሚገርማችሁ ነገር ሀዲስ ቀርተው አይደለም፣ ሀዲስ ሰምተውም አይደለም፣ ምንም የሚያውቁት ነገር የለም። በሁለቱም ሳይድ ስለ እምነታቸው አያውቁም። ግን ግንኙነትን ተፈጥሯዊ መሆኑ ስለገባቸው ተፈጥሯዊ የሆነው ግብረ አጎባዊ ግንኙነት እኛ ካወቅነው በላይ እነሱ ይተገብራሉ። እኛ ካወቅነው በላይ እነሱ ሲተገብሩ ይስተዋላል። ስብሓንላህ እላለሁ። አንዳንድ ጊዜ እነዚህን የቁርአን አንቀጾች ሀዲሶች ምናምን ሳነብ እንደው ቢያውቁ ነው ይሄንን ደግሞ ምን ይሆኑ ነበር፣ እንዴት ነበር የሚያደርጉት ብዬ ሳስብ ስብሓንላህ ይገርመኛል በጣም። ከእናቴ ጋር ረጅም ጊዜ ጓደኛ የሆነች ሙስሊም ጎረቤት አለችን እና ረጅም ጊዜ ቢያንስ do you believe 20 ዓመት ጓደኞች ናቸውና ሱብሃንአላህ አጃይም ነው ግብረ ገባይ ግንኙነታቸው። እኔ አሁን ለማስተላለፍ የፈለኩት ነገር ምንድነው እነሱ እንኳን ሳያውቁት ሳይረዱት ይሄን ያህል ግብረ ገባይ ግንኙነትን ካጠናከሩ ወራባውት አስ እኛ ፈዳ የሚለውን ነገር እንድንይዝ ነው። አላኩል ያህል ስጦታ መሰጣጣት በተለይ ጎረቤት ላይ ትልቅ ተጽዕኖ ያሳድራል። ምክንያቱም ትንሽዬም ስራ ብትሆን መናቅ የለባትም። الله تعالى بسورة الزلزال رب 99 قطر 7 ላይ then shall anyone who has done an atom's worth of good see it فمن يعمل مثقال ذرة خيرا يره يبناي تاكل እንኳን ቅጣት يبناي تاكل ያተምን ቅንጣት ታክል እንኳን خير የሰራ ሰው ያየዋል ነው ያለ ያገኘዋል ቢላሸክ ያለ ምንም ጥርጥር ያገኘዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? save yourself from the fire even by giving half a dirham in charity. አራፋችሁን ከጀሃነም ሰዓት አድኑ ደን የቴምርን ክፋይ እንኳን እንደሰጠ የቴምርን ክፋይ እንኳን እንደሰለቀ አድርጎ በመስጠት ራሳችሁን ከጀሃነም ሰዓት ንጻ አውጡ ይላሉ። አላህ ተዓላ ከጀሃነም ሰዓት ሁላችንን ንጻ ያድርገን። አሜን። اللهم آمين. By the way, you know, Nabi sallallahu alayhi wa sallam, the one who does not give thanks to people does not give thanks for Allah subhanahu wa ta'ala bilal. So what in ma yanasajjil? Allah subhanahu wa ta'ala na yanasajjilin bilal. Batalay gurabitachin lam yadargullin malkam ulatawch misgana misfet wallahi batam turunagarnu. አንደኛ ሰዎችን የማያመሰግን አላህን አያመሰግንም ተብሏል። ከእንደዛ አይነት ግሩፖች ውስጥ መግባት አንፈልግም። አልሐምዱሊላህ ፈላህ ወታችን አይደለም። ስለዚህ አፕሪሺየት ማድረግ ስጦታ መሰጣት እንዲሁም ደግሞ መልካም ነገር ሲደረግ ቴንክ ዩ እናመሰግናለን። ሙስሊሞች ሆኖ ጀዛከላሁ ኸይረል ጀዛ አላህ መልካም እንዳችሁን እጥፍ ድርብ አድርጎ ይስጣችሁ ብሎ ማመስገን እና ዱዓ ማድረግ አላህን የሚያመሰግኑ ሰዎች ነው ይሄን የሚያደርጉት። Anyhow, Muslim is generous is indirect towards both Muslim and Muslim neighbors. በጥቅሉ ሙስሊም ላልሆኑ ጎረቤቶቹ generous ነው፣ በጣም ቸር ነው፣ ሩህሩህ ነው። እውነተኛ ሙስሊም ለሙስሊሞች ብቻ ወይም ሙስሊም ለሆኑ ጎረቤቶቹ ብቻ እዝነቱ አይዘረጋም። ይልቁንስ he extend it to non-Muslim brothers too. ሙስሊም ያልሆኑ ጎረቤቶቹን በፍቅር ይንከባከባቸዋል። ግዳጅ አለበት እነሱን በፍቅር የመንከባከብ። ነቢ ሰለላሁ ዐለይሂ ወሰለም ጎረቤት ይወርሳል ብዬ ይለኛል ብዬ ጅብሪል አለይሂ ሰላም ይለኛል ብዬ እስከፈራ ድረስ ነው የጎረቤትን አቅ ያስጠነቀቀኝ ብለዋል። እዚህ ላይ ተነጥሎ ሙስሊሞችን አይደለም የተባለው ጎረቤት ተብሎ ጥቅላሉ ነው የተገለጸው። ሙስሊምም ይሁን ሙስሊም አይሁን ማለት ነው። The people of the book, Alal Kitab, Yochina Christian, which Mataafi Uradal Lacho, Surah Al-Ma'idah, Raham Nuskutar Arwarat, Inya Tawratin, La Musa, Bostakat, Tanginatina, Branyat, Kafay Sittur, The Irgit Sattana Ila Allah, Tawrati Uradal Lacho, Ayhuduj. Besurah Al-Maryam, Besurah Al-Kirtab, Besurah Al-Ma'idah, Raham Nuskutar Arwasiddis. Besurah Al-Ma'idah, Raham Nuskutar Arwasiddis. Besurah Al-Hadid, Raham Sassabat, Qutar, አያምስት ለኢሳ አለይሂ ሰላም እንጅልን ወንጀልን ሰጠን ኢላ አላህ። ስለዚህ ለነሳራዎችና ለአይሁዶች የወረደላቸው መጽሐፍ አለ አለል ኪታብ የመጽሐፍቱ ባልተቤት ተብለው ይጠራሉ። ስለ መጽሐፍቱ ባልተቤቶች ልብ በሉ። The people of the book have lived among Muslims for centuries. ለበርካታ ምዕተ ዓመታት ሙስሊም ያልሆኑ አለል ኪታብ የመጽሐፍቱ ባልተቤቶች ከሙስሊሞች ጋር ኖረዋል። knowing that their horror, their words, their beliefs are secure. እነዛ አይደል ኪታቦች ወይም ደግሞ አይሁድና ክርስቲያኖች በጣም ታውቀው ክብራቸው ተጠብቆ ሀብታቸው ተጠብቆ እንዲሁም ደግሞ beliefs are secure እምነታቸውን ተጠብቆላቸው enjoying good neighbors relationship good treatment and freedom of worship አምልኮትን በነፃነት አምልኳቸውን እንዲያመልኩ ፈቅደው እንዲሁም ደግሞ መልካም የሆነ የጎረቤት ጉርብትና እና መልካም እንክብካቤ ሰጥተዋቸው አልፏል ሙስሊሞች evidence of this is seen in the continued existence of their ancient churches climbed to mountain tops surrounded by thousands of Muslims who uphold the well-being of their Jewish and Christians never in accordance with the Quranic verses. ቁርአንን በመልካም እንደነቸው ነግሮና እንዲሁም ደግሞ ሙስሊም በሆኑ ሀገራት በራሱ አለል ኪታቦች ተከብረው Coptic Christians ተብለው ይጠራሉ እንደው Coptic Christians 14 million Coptic Christians are found in Arabia alone. Coptic Christians means Christians for Rome since generation. ኮፕቲክ ክርስቲያንስ የሚባሉ 14 ሚሊዮን የሚሆኑ በአረባዊ ምድር ላይ ያሉ እነዚህ ኮፕቲክ ክርስቲያንስ የሚባሉ ጥንታዊ ክርስቲያኖች ማለት ነው። ሲንት ጀነሬሽን ጥንታዊ ናቸው። ግን ቁርአን ሱረቱል ሙምተሂና ምዕራፍ 60 ቁጥር 8 ላይ እንዲህ ይላል አላህ forbids you not ጌታ አላህ በፍጹም አይከለክላችሁም with regard to those who fight you not for your praise nor drive you out of your homes from dealing kindly and just with them እነዛ በሃይማኖታችሁ ሰበብ ከሀገር ያላስፈራሯችሁ ወይም ያልተዋጓችሁ እንዲሁም ከቤታችሁ ያላፈናቀሏችሁ ያላስወጧችሁ ለነሱ መልካም ብትውሉላቸውና ፍታዊ ብትሆኑላቸው አላህ በፍጹም አይከለክላችሁም for Allah loves those who are just Allah ፍታዊ የሆኑ ሰዎችን ይወዳልና በአላህ መወደድ የማይሻ ማናለና ሁላችንም በአላህ ዘንድ ለጌታችን የመወደድና የመከበርን ያህል ትልቅ ኒዕማ ምን አለ በዚህ ምድር ላይ ሰነኖር አላህ ከሚወዳቸው አላህ ካፈቀራቸው በአላህ ፍቅር ልቦናቸው ከተቃጠለ በአላህ ፍቅር አይኖቻቸው በእንባ ከረጠበ በአላህ ፍቅር ዘውትር አንደበታቸው እርሱም ከማውሳት ይረጠበ ያአላህ ባሮች አላህ ያድርገን አሜን ጉድ መልካም ነብዩ አለይሂ ሰላቱ ወሰላም ይላሉ Abdullah ibn Amr had a sheep slaughtered and asked his slave Abdullah ibn Amr Allah malkam sarawun bagarrada ilana bagarrada na lebaraw tayekaw did you give some to our Jewish neighbor le gorebetachin laiwudu gorebetachin sigan wosselkilletun sattahawna alo bagarrada le gorebetachin laiwudu sigan likahelletalena bulo lebaraw tayekaw ከዛ በኋላ for I heard በርግጥ ሰምቻለሁ ነብዩ አለይሂ ሰላቱ ወሰለም ጅብሪል አለይሂ ሰላም የጎረቤት አቀን ሲያስጠነቅቀኝ ጎረቤት ይወርሳል ብሎኝ ይለኛል ብዬ እስከሰራ ድረስ ይሉ ሰምቻለሁና ለጎረቤታችን አይሁድ ለሆነ ከታረደው በግ ስጋ ወስደለታለሁ ብሎ አብደላህ ኢብኑ አምር ረዲየላሁ ዐንሁ ጠየቀ ይላል ምን አይነት ድንቅ ህይወት ነው ሱብሃንአላህ ይሄ ነው እንግዲህ ኢስላም ድንቅ እምነት ድንቅ ህይወት እንደምንለው እኛው ጉርብትና ከየት ይጀምራል ጉረቤትነት ከየት ይጀምራል ከተባለ starts with the neighbor whose home is close to his home ምን ግዜም ከኛ ቅርብ የሆኑትን ነው ዘመድ ጉረቤት ልናደርግ የምንችለው ከኛ ቅርብ የሆኑትን ነው ቦታ የሚሰጣቸው በቀድሚያ አይሻ አላህ መልካም ስራዋን ይደድላትና እናታችን አይሻ ነብይ ሰለላሁ ዐለይሂ ወሰለም ጠየቀቻቸው ኦ መሰንጀር ኦፍ አላህ አንቱ አላህ መልእክተኛ ሆይ አለይሂ ሰላቱ ወሰለም አይ ሃቭ ቱ ኔበርስ ሁለት ጎረቤቶች አሉኝ ሶ ቱ ዊች ዋን ሹድ አይ ሰንድ አ ጊፍት ለየትኛቸው ነው ለየትኛው ነው ስጦታ መላክ ያለብኝ ብላ ጠየቀች ሂ ሰድ ነብይ ሰለላሁ ዐለይሂ ወሰለም አሉ to the one whose door is closer to yours መላክ ያለበት አሉ ነብይ ሰለላሁ ዐለይሂ ወሰለም ካንቺ በር አጠገብ ላለው በር ጎረቤት ነው አንቺ በር አጠገብ ላለው ጎረቤት ነው መቅለም ያለበት የመጀመሪያ መቅለም ያለበት እሱ ነው the throne of man is the best neighbor ሁለተኛ ሙስሊም ምርጥ ጎረቤት ነው ምርጥ ጎረቤት ሰራተ ኪዩውላ እስኪመለስ ድረስ የሚያስናፍቅ ነው the best companion in the sight of Allah subhanahu wa ta'ala is the one who is best to his companion Allah zend ምርጥ ወዳጅ አላህ ዘንድ ምርጥ ወዳጅ is the one who is best to his companion ለወዳጆቹ ምርጥ የሆነ ነው and the best of neighbors in the sight of Allah subhanahu wa ta'ala. Allah ዘንድ መልካም የሆነው ምርጥ የሆነው ደግሞ ጎረቤት is the one who is best of to his neighborhood. ለጎረቤቱ ምርጥ የሆነ ነው ለጎረቤቱ ምርጥ የሆነ ነው سبحان الله اسلام من افكر من يقرا ነገር የለም everything is completed alhamdulillah we are blessed being born a muslim muslim ሆነን በመፈጠራችን ትልቅ ትልቅ ኒዕማ ነው በረካ ነው ከአላህ ዘንድ هذا نعمة الله ان النعمة جيتاتن الله كلباتن عين تقبل عين وسدد امين among the things that bring happiness to a muslim in his life are a righteous neighbor a spacious house and a good state maybe you are salatu wassalam bilawalu አንድ ሙስሊም በዚህ ዓለም ላይ ሲኖር ከሚያስደስቱት ነገር ህይወትን ጣፋጭ ከሚያደርጉት ነገር እና ደስተኛ ከሚያደርጉት a righteous neighbor መልካም ጎረቤት ነው ብለዋል መልካም ጎረቤት እንደው አላህ ይጠብቀንና እኮ መጥፎ ጎረቤት ከገጠመን አዳጋሽ ነው በጣም ምናልባት ምራቡ ዓለም ላይ ያላችሁ ወይም ሌሎች ሀገር ላይ ከኢትዮጵያ ውጪ በተለይ ያላችሁ እኔ ጎረቤትና አለ ወይ እኔ ምራቡ ዓለም እንግዲህ ሄጄ አላየሁም ምዕራቡ ዓለም ሄጄ አላየሁም እንዴት እንደሆነ ግን ያለሁበት ቦታ ሱብሃንአላህ የሚገርም ነው ጉርብትና የሚባል ነገር ምንም እኔ እስከዛሬ አይቼ አላውቅም አንደኛው ካጠገቡ ጋር የሚኖረው ጭራሽ አይተዋወቁም ጭራሽ እና አላህ አላ ኩሊ ሀል ከመጥፎ ጎረቤት ይጠብቀን ለማንኛውም መጥፎ ጎረቤት መልካም ስራዎቹ ተቀባይነት አይኖራቸውም የሚለን ሐዲስ ነው። እኔ በጣም የሚያጅበኝ ሁለት ሐዲሶች አሉ እነሱን አካፍላችኋለሁ። ለነብዩ አለይሂ ሰላቱ ወሰለም ሰሃቦቹ ተጠይቀዋቸው ነበር O messenger of Allah such and such a woman spends her nights praying fasting during the day and so on and she gives charity but she founds her neighbors with her charity ስለአንድ ሴት ተነገራቸው ነብዩ አለይሂ ሰላቱ ወሰለም ተጠየቁ አንቺ አላህ መልእክተኛ ወይ አለይሂ ሰላቱ ወሰለም ይህች ሴት ለሊቱን ሙሉ በኢባዳ ለጌታ ለአላህ በመስገድ ታሳልፋለች ሱና ጾሞቹንም እንዲሁ ቀን ቀን ትጾማለች እናም ሰደቃም ትሰጣለች ነገር ግን በምላሷ ጎረቤቷን ታውካለች በቃ በምላሳቸው የሚያርዱ ሰዎች አሉ በምላስ ጉረቤታቸውን ርድ የሚያርጓሉ ደንበለም እስኪሆን ድረስ በመላስ اللهم اني اعوذ بك እና ስለዚህ ሴትዮ ተነገራቸው ነብዩ አለይሂ ሰላቱ ወሰለም ምናን her good deeds will be of no avail መልካም ስራዋ ምንም ነገር ጥቅም የለውም she is among the people of hell እርሷ የጀሃነም ሰዎች ናት ከጀሃነም ሰዎች ናት በዚህ መቀጠል ሆነ They said in the Summanal, and so on so prayers only the obligatory prayers, gives charity in the form of whatever covers, but does not offend anyone. And the Mulilah Sita Lichal Waliyahunu, Mulal, Lilash Sita, Lilash Sita Lich, Salatwar Wuktun Tabbakar Gidinata Naga Batun Salat Sita Lich, Sadaqat Sita Lich, Megargim Gud, Mannum, Atta Basachin, Gurabitanum Atta Wukam Mala, Arachal Anir Sallallahu Alaihi Wasallam, Kallam Nalu, she is among the people of paradise sabak alaji tagwara fekatelech kejahan kejennet sewochna ngidi astewulu mun yaru bota andallo igre mengel izi bota le menna yalle baun saat benya tuludra yemitayyo beshta ihe no biye no masbo yi beshta mel mesalachu annand sewoch allu beibala lay betam brutu yonu ሲማቸው ማሻአላህ ነው ሱናቸው እስላማዊ አደብ አለባበሳቸው ማሻአላህ ነው ኢባዳቸው የሚገርም ነው ቁርአን ይቀራሉ ጾም ይጾማሉ ሰላት ይሰግዳሉ ሴታም ልክ እንደዚህ እስላማዊ ሂጃቧን ለምትጠብቀው ጾም ትጾማለች ቁርአን ትቀራለች ሰላታን በአግባቡ ትሰግዳለች እንደዚህ ሰዎች አሉ ነገር ግን አኽላቅ የሚባለው ነገር ላይ ስንመጣ አኽላቅ የሚባለው ነገር ላይ ስንመጣ ስነ ምግባር የሚለው ላይ ኡስነል ኹሉቅ ይሄ መልካም ስነ ምግባር የሚባለው ነገር ላይ ስንመጣ ዜሮ ነው እናገኛቸዋለን። ዜሮ ሚስቱን ገብቶ የሚደበድበው እሱ ነው። ባሏን ብስጭት አድርጋ ጨጓራውን የምትመጣው እሷ ናት። ሌሎኞቹ ደግሞ ተቃራኒዎቹ ምን አሉ? ሱና አጥብቀው አይይዙም፣ ሱናን አጥብቀው አይይዙም፣ ሰላታቸውንም በአግባቡ አይሰግዱም፣ ብዙም ብዙም አይሰግዱም በሰዓቱ ኢማና ላይ በቃ ያዝ ለቀቅ ናቸው። ያዝ ስነ ምግባራቸው ሱብሃንአላህ ሱብሃንአላህ ነው። ስነ ምግባራቸው ከነሱ ምንም ነገር ክፉ ነገር አታይ። ምንም ስነ ምግባራቸው መልካም። ከነዚህ ከሁለቱ ሰዎች የትኞቹ መሆን ትፈልጋለህ ተብዬ ብጠየቅ እኔ ምርጫው ምን እንደሆነ ታውቃላችሁ? ለኔ ከሁለቱ አይኖች የትኛውን አይን ልሰድብህ ማለት ነው። ለኔ ከሁለቱ አይኖች የትኛውን አይን ልሰድብህ? ምላሽ ምን ይሆናል? ሁለቱንም አትሰዱብኝ እፈልጋቸዋለሁ ነው የሚሆነው። ሁለቱንም አትሰዱብኝ እፈልጋቸዋለሁ ነው የምለው። ምክንያቱም ምን ጊዜ ኢባዳ ከስነ ምግባር ጋር ተቆራኝቶ ካልመጣ፣ ስነ ምግባራችን ኢባዳችን ላይ ተጽዕኖ ካላመጣ፣ ኢባዳችን ደግሞ ስነ ምግባራችንና ባህሪያችን ላይ ተጽዕኖ ካላመጣ የምናደርገው ኢባዳ ሊመረመር ይገባል፣ ሊስተዋል ይገባል፣ ሊጤን ይገባል። ነብዩ አለይሂ ሰላቱ ወሰላም የጀነት ናት አሉ። ምክንያቱም ስነ ምግባሯ መልካም ነው፣ የተአዘዘችውንም ዋጅብ የሆነባት ግዴታ የሆነባትን ነገር በስርዓት ተግብራለች። ያቺኛዋ ደግሞ በስርዓት አምልኮ ትፈጽማለች፣ ኢባዳ በጣም ነው የምታደርገው። ነገር ግን ኡስነል ኹሉቅ የሚባል ነገር የላትም። ስለዚህ ኡስነል ኹሉቅ ምን ያህል ቦታና ደረጃ እንዳለው የሚያሳይ ነው ማለት ኸይር ማሻአላህ። እንግዲህ ቤት ጎረቤታቸውን በስርዓት ከሚንከባከቡ የአላህ ባሮች አላህ ያድርገን። ለዛሬው እዚህ ላይ ይበቃናል። ይህን ያህል የጎረቤት አቀ ከተነጋገረን በሚቀጥለው ደግሞ ጁማ አላህ በሰላም ካደረሰን ሙስሊምና ብለን ሌላውን እንቀጥላለን ማለት ነው። እስካሁን ሰባት ምዕራፎችን አይተናል። ሙስሊም ኤንድ ሂዝ ሎርድ፣ ሙስሊምና ጌታው፣ ሙስሊም ኤንድ ሂዝ ኦን ሰልፍ፣ ሙስሊም ከራሱ ጋር፣ ሙስሊም ኤንድ ሂዝ ፓረንትስ፣ ሙስሊም ከወላጆቹ ጋር፣ ሙስሊም ኤንድ ሂዝ ዋይፍ፣ ሙስሊምና ሚስቱ፣ ሙስሊም ኤንድ ሂዝ ሪላቲቭስ፣ ሙስሊምና ዘመዶቹ፣ እንዲሁም ደግሞ ዛሬ ሙስሊም ኤንድ ሂዝ ኔበር፣ ሙስሊምና ጎረቤቶቹ። አላህ በሰማነው የምንጠቀም አላህ ያድርገን። ወደ ህይወት የምንለውጠው ጌታችን አላህ እንዲያግዘን اللهم ما تنالوا وآخر دوانا إن الحمد لله رب العالمين. أبوكي 2010 أبوكي 2010 على الأسم ليت ما نقر ها ماشي لا على كل أهل استيقظ